ከልኝ ዱንያ ለኝ ነማስካክየ ነው ወከየ ጎሰ ወከወ ገነው ወከየ ጎሰ ወከወ ገነው ጀሊ ማሌ ነይ ካዱኬ ወየው ዱ ወየው ወዱ ይከፊ You are the last. Oh, oh, oh, oh.